ቢአንፉስኩም ለእናንተ ነፍሶቻችሁ የምትፈልገው ነገር ሁሉ አለላችሁ። ወለኩም ፊሃ ማ ተዳዑን የተጣራችሁትም ነገር ሁሉ አለላችሁ። ይህ ዝግጅት ከማን ነው? ኑዙለን ሚን ገፉር ራሒም ከአዛኙና ከመሃሪው ጌታ የተደረገላችሁ መስተንግዶ ነው ይባላሉ። ሙእሚኖች ሊሞቱ ሲሉ ጀነትን እያዩ ነው። ሙእሚን ሲሞት ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ሰማይና መሬት ለሱ ያለቅሳሉ። ይህን ደግ ሰው አጣ ነው ያለቅሱለታል። መን ለም ተብኪ ለሁ ዱንያ ፈለን ተድሐክ ለሁ ልአኸራ እዱንያ ያላለቀሰችለት አኸራ ትስቅለትም ይባላል። ሰማይና መሬት አንድ ሙእሚን ሲሞት ያለቅሳሉ። ለከሃዲያን ግን ይህ አይፈጸምም። ነቢያችን ስለ ላ ሰለም አላህ ስብሓነ ወተዓላ እኒህ ሙእሚኖችን ለመገናኘት እንደሚናፍቅ ሲገልጹ ምን ይላሉ? አን ዑባደት ብን ሳሚት አን ነቢይ ስለ ላሁ ዓለይሂ ወአሊሂ ወሰለም ቃል መን አሐበ ሊቃ አላህ አላህን መገናኘት እኮ የወደደ አሐበ አላሁ ሊቃአ አላህ እሱም መገናኘት ይወዳል። ወመን ከሪሀ ሊቃ አላህ አላህን መገናኘት የጠላ ከሪሀ አላሁ ሊቃአ አላህ እሱም መገናኘት ይጠላል። ያ አላህ ከዛም እናታችን አኢሻ የዚህ ሐዲስ ትክክለኛ መልእክት ስላልገባት ቃለት ኢና ነክረሁ ልመውት ያ አላህ መልእክተኛ እኛ እኮ ሞትን እንጠላለን መሞትን አንፈልግም ይህ አላህን ጠላን እሱም መገናኘት ጠላን ማለት ነው እንዴ አለች። ነቢያችን ሲመልሱ ምን አሉ? ቃል ለይሰ ዛሊክ አኢሻ ነገሩ እንደሱ አይደለም። ወላኪን አልሙእሚነ ኢዛ ሐደረሁ አልመውቱ ቡሽረ ቢሪድዋኒላህ ወከራመቲህ ሙእሚን እኮ ሊሞት ሲል መላእክቶች ወርዱና አላህ በሚሰጠው ልቅና በሚሰጠው ውዴታ ያበስሩታል። ፈለይሰ ሸይኡን አሐበ ኢለይሂ ሚማ አማመ ከፊት ለፊቱ ከሚያዩ ዓለም ውጭ ወደ ሌላ መህድን አይፈልግም። ፈአሐበ ሊቃ አላሂ ወአሐበ አላሁ ሊቃአ አላህን መገናኘት ይወዳል አላህም እሱም መገናኘት ይወዳል። እንዲህ ማለት ነው ወኢነ ልካፊረ ኢዛ ሐደረሁ ልመውቱ ቡሽረ ቢዓዛቢላህ ወዑቁበትህ ነገር ግን አንድ ከሃዲ ሊሞት ሲል በአላህ ቅጣት ይበሰራል። ቅጣት ይጠብቀሃል ሲባል አላህም መገናኘት ይጠላል አላህም እሱም መገናኘት ይጠላል አሉ። ከማ ረዋሁ ልቡኻሪ የሙእሚንና የካህዲያን አሟሟት አንድ አይደለም። የተዘጋጀና ያልተዘጋጀ አሟሟቱ አንድ አይደለም። አንድ የዘመናችን አንድ ወጣት ዳዒ በጣም ያመው ነበር። ሆኖም ግን ከዳዓው አራቀም። አንዴ ለወር ያህል ሆስፒታል ተኝቶ እንደወጣ ቤቱ ትንሽ እንደተሻለው ቤተሰብ መጥቶ ከመግሪብ በኋላ ያጫውት ገባ። አሁንም ህመሙ በጣም ተሰማው፣ ሊሞት እንደሆን ጠረጠረ። ልጆቹን ሰበሰበና ምን አላቸው? ያ አውላዲ እናንተ ልጆቼ አልቃኡ ፊል ጀነት ቢኢዝኒላህ በአላህ ፍቃድ ጀነት ነው ከዚህ በኋላ ማገኛችሁ። አስተውዲዑ ላህ ለኩም አላህን ለእናንተ ትቻለሁ፣ ልጆቼን አላህ ይጠብቅልኝ እያለ ማልቀስ ጀመረ። ምን ይላሉ? ዒሻ ከመድረሱ በፊት ሻሃዳ አደረገና እዱንያ አለቀቃት። አሟሟታችን ለየቅል ነው። አንድ ሌላ ወጣት ከአላህ መንገድ ርቆ የነበረ አንድ ወጣት ሞተ፣ ጀናዛውን ላጥበው ተቀረበልኝ ይላሉ ሰውየው ሲናገሩ። ማጠብ ጀመርኩ፣ እያጠብኩት አካሉ እየጠቆረ ይሄድ ነበር። አላህ ይጠብቀን ያ አላህ። ከዛም ይላሉ ሰውየው አጥቤው ስጨርስ እንዳለ ሙሉ አካሉ ድፍን ጥቁር ሆነ ይላሉ። አላህ ይጠብቀን። ሌላኛው ወጣት እያጠብኩት ይላሉ ወደ ቂብላ ሳዞረው እንደገና ተገልብጦ ወደ ጀርጀርባውን ለቂብላ ይሰጣል አሉ። እንዲህ ሳዞረው እንዲገለበጥብኛል፣ ሞቷል እኮ። በጣም ተደናገጥኩ፣ ቶሎ አጠብኩትና ወደ ቀብር ወሰድ ነው። ቀብር ውስጥ ማስገብተን ወደ ቂብላ ስናዞረው አሁንም ከቂብላ ፊቱን አዞረ ይላሉ። አላህ ይጠብቀን ከእንደዚህ አይነት ሞት አላህ ይጠብቀን። ስለዚህ አሟሟታችን ለየቅል ነው፣ ይለያያል። ነቢያችን ሰለላሁ ዐለይሂ ወሰለም ኢማሙ አሕመድ ባስተላለፉት ሐዲስ ላይ፣ በራ ብኑ ልዓዚብ ባስተላለፈው ሐዲስ ላይ የሚገርም እና የሚማርክ ሐዲስ ይነግሩናል። የቁል በራ ምን ይላል? ኸረጅና ማዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፊ ጀናዘቲ ረጁል ሚን አልአንሳር ከአንድ የአንሳር ጎሳ የሞተ ግለሰብ ሰሓባ ነው። እሱን ለመቅበር ከነቢዩ ጋር ወጣን። ወለማ ዩልሐድ እሱም እየተቀበረ እያለ ፈጀለሰ ሰለላሁ ዐለይሂ ወአሊሂ ወሰለም አላ ሸፊር ልቀብር፣ ነቢዩ ቀብሩ ጫፍ ላይ ቁጭ አሉ። ወጀለስና ሐውለ እሳቸውን ከበናቸው እኛ ቁጭ አልነ። ከአነማ አላ ርኡስና ጠይር ራሳችን ላይ እርግብ ያለ ይመስላል። አልተንቀሳቀስንም ተመስጠን። ቃለ ወፊ የዲህ ዑዱን የንኩሱ ብሂ ልአርድ፣ መሬቱን ነቢዩ ይኩቱት ይቆፈቁፉት ነበር በትካዜ። ከዛም ራሳቸውን ቀና አደረጉና ምን አሉ? እስተዒዙ ቢላሂ ምን ዓዛብ ልቀብር፣ አላህን ጠብቀን በሉት ከቀብር ቅጣት። ሶስት ጊዜ አሉን። ثم قال كذا راسات واسكتلو منالو اللهم اني اعوذ بك من عذاب القبر ثلاثا سوستي رسول منالو الله وي بانت كقبر قطات تتبقالو اشرف المرسلين كذا ميغرمون حديث نغرون ان العبد المؤمن اذا كان في انقطاع من الدنيا واقبال من الاخره عند مؤمنكو دنيا لقو ده اخرا ليوتا سيل نزل اليه ملائكه من السماء بيد الوجوه فيتاچو ميابرا ملائكان ودسو يوردالو كان وجوههم الشمس فيتاچو لي صحي ياله يمسلال الله نزيه ملائكوچن كميعوت يادرغن ومعهم كفن من اكفان الجنه وحنوط من حنوط الجنه الناس زند يجنت كفن يزو متطوال يجنت شتوچم ይችን ሩህ ለመቀበል ሐታ የጅሊሱነ ሚንሁ መደል በሰር የአይን ርቀት ያህል ቁጭ ላሉ እነዛ ሚያበሩ መላይኮች። ثم يجيء ملك الموت حتى يجلس عند رأسه ከዛ መለኩል መውት ይመጣና ከራሱ ጥግ ቁጭ ላል ከሰውየው። ተመልከቱት ክስተትሉን። فيقول ايتها النفس الطيبه اخرجي الى مغفره من الله ورضوان አንቺ መልካም ነፍሶይ አንቺ ደግ ነፍሶይ ወደ ጌታሽ ውዴታና ማህርታ ውጪ ይላታል። አላህ እንዲህ ብላ ከምትጠራ ነፍስ ያድርገን። فتخرج تسيل كما تسيل القطر من في السقاء ልክ እርኮት ውስጥ እንደምትንጠበጠብ ውሃ ጠብ ጠብ ያለች እች ነፍስ ትወጣለች። فياخذها ملك الموت روحاني ይዛታል ልክ እንዳያዛትም እነዛ ከርቀት የተቀመጡ ሚያማምሩ መላእክቶች ፊታቸው ፀሐይ የሚመስሉ መላእክቶች ከእጁ ለአይን ጨረፍታ እንኳ ያስቀርቧት አያስቀምጧትም። ቶሎ ይይዟትና ባመጡት በዛ በጀነት ከፈል ላይ በጀነት ሽቶ ውስጥ ያደርጓታል። ይዘዋት ይወጣሉ። ወየኽሩጁ ሚንሃ ከአጥየብ ነፍሐት ምስኪን ውጅደት ዓላ ወጅህ ልአርድ ልክ ሩሃ ስትመዘዝ የሚወጣው ሽታ መሬት ላይ ጥሩ ሽታ አለ ከተባለ ያ ሽታ ነው። በጣም ያውደዋል አካባቢው። ወላሂ ደጋግ ሰዎች ሲሞቱ ይህን ሽታ ተሸቷል ያሸተታል ለመሃላችን ውስጥ። አላህ እንዲህ ከሚሆኑት ያደርገን። ቃለ ፈየስዓዱነ ቢሃ ፈላ የምሩና ዓላ መለኢን ሚነል መላኢካ ኢላ ቃሉ ማ ሃዚህ ሩሑ ጠይብ። ወደ ሰማይ ይዘዋት ሲወጡ መንገድ ላይ የሚያገኟት መላኢካዎች ሽታው ይማርካቸውና ማናት ይቺ መልካም ሩህ ብለው ይጠይቃሉ። ፈየቁሉነ ፉላን እብኑ ፉላን ቢአሕሰኒ አስማኢህ አለቲ ካኑ ይሰሙነሁ ቢሃ ፊ ዱንያ፣ ዱንያ ላይ ሲጠሩት በነበረው መልካም ስሙ እገሌ ነው ብለው ይናገራሉ። ያ መልካሙ ሰው፣ ያ ሶላት የማይጠፋው፣ ያ ሰደቃ ሰጪው፣ ያ ለአላህ ሲል ሪባን የተወው፣ ያች ሂጃቧን ያለቀቀችው ዱንያ ላይ ሲጠሩት በነበረው መልካም ስሙ ይጠሩታል። ሐታ የንተሁነ ቢሃ ኢለ ሰማእ ዱንያ፣ የመጀመሪያው ሰማይ ላይ ይደርሳሉ፣ ያስከፍታሉ። ፈይፍተሑ ለሁም ይከፈትላችኋል። ፈዩሸይዑሁ ሚን ኩሊ ሰማኢ ሙቀረቡሃ ኢለ ሰማኢ አለቲ ተሊሃ፣ የአንደኛው ሰማይ ምርጦች መላኢኮች ወደ ሁለተኛው ሰማይ፣ የሁለተኛው ወደ ሶስተኛው ሽኝት ተመልከቱ። ለዛች ለሙእሚን ሩህ በዒባዳ ላይ ለኖረች ነፍስ የሚደረግን ክብር መስተንግዶ ተመልከቱ። ሐታ ዩንተሃ ቢሃ ኢለ ሰማኢ ሳቢዓ፣ ሰባተኛው ሰማይ ላይ ይቆማል። ፈየቁል ላህ፣ አላህ ምን ይላል? ዐዘ ወጀል እክቱቡ ኪታበ ዓብዲ ፊ ዕልይን፣ ዕልይን ከተባለው ቦታ ላይ የትላልቅ ሰዎች የሚመዘገብበት መዝገብ ላይ የባሪያዬም መጽሐፍ ጻፉት። ወማ አድራከ ማ ዕልዩን ኪታቡን መርኩም እንደተባለው ጻፉት ይላል። ግን እዛ አላህ ምን ይላል? ወአዒዱሁ ኢለ ልአርድ ፈኢኒ ምንሃ ኸለቅትሁም ወፊሃ ኡዒዱሁም ወሚንሃ ኡኽርጅሁም ታረተን ኡኽራ። ነገር ግን ወደ መሬት መልሱት፣ እኔ እሷውን የፈጠርኳቸው ከአፈር ወደ አፈር መልሳቸዋለሁ ከዛም ነው ነገ ፈልፍዬ ማውጣቸው فتعاد روحك في جسدي فياتيه ملكان فيجلسانه فيقولان له روحهم جنازاو ወደ جنازاو ተመለሳለች ቀብሩ ውስጥ እንደከተቱ ትገባለች መጣ ከዛም ሁለት ነኪርና ሙንከር ይመጣሉ ይሄን ሰው ያስቀምጡትና ይጠይቁታል ማን ይሉታል መረቡክ ጌታ ማን ነው فيقول ربي الله جئت يا الله نو فيقولان له ما دينك امنته من دنو فيقول ديني الاسلام ديني ما اسلمنا نو فيقولان له ما هذا الرجل الذي بعث فيكم ان انت محل يتلاكو جلسب اسمان نو يلوتال فيقول يسو من الهلال هو رسول الله نبينا تشوا صلى الله عليه وسلم يتيقوتال فيقولان له وما علمك من اسوك ليتاوكو فيقول بلو إلال قرأت كتاب الله وآمنت به وصدقته قرآن عنببك أمن كبت أونت هالك إلال فينادي مناد في السماء تتعريك سمايبك كل الترل عن صدق عبدي باري أونت تنقر فأفرشوه من الجنة كجنتي هنا من طافان تفلت والبسوه من الجنه كجنه هنا نلبسلت وافتحوا له بابا الى الجنه وده جنه بركفته التي يبالال فياتيه من روحها وطيبها رسول الله صلى الله عليه وسلم يجنه معزوانا طرو شتا يمطالتا الله كزتش روح ادرغن كذا ما يقوم شلماته وياتي رجل حسن الوجه ملكان فيت يالو ووب ቆንጆ ሰው ይመጣልታል ሐሰኑ ሲያብ ሚያምር ልብስ የለበሰ طيب الريح ሽታው ሚያምር فيقول ብሎ ይለዋል ይሄ ሰው ابشر بالذي يسرك በሚያስደስት ነገር አይዞህ ይለዋል هذا يومك الذي كنت توعد ستتكثر የነበረው ቀን ይህ ነው ይለዋል ይግለሰ ምን ይላል من انت انت ማነ فوجهك الوجه يجيء بالخير في تسعود بمركام نجر يمطافيت نو ما انحنت يلوال ما ني مسلاچوحل فيقول لي سو من يلوال انا عملك الصالح نيكو دغو صراحني نيكو حجابشني نيكو يسجدك صلاتي ستين صدقاني يلوال فيقول ايه سو من يلال انا عملك الصالح فيقول ربي اقيم الساعه ايه موتو سو من يلال جيتاي تولو قيامانا قومات حتى ارجع الى اهلي ومالي ወደ ቤተሰቦች ወደ ጀነት እንደመለስ ቶሎ ቂያማን አቆማት ሲል ዱዓ ያደርጋል ቀብር ውስጥ ነው ነብዩ ማስከተለው ሰሃባው ተመስጦ ያዳመጣቸው ነው ወይነ ለአብደል ካፊር ከሃዲያን ማ ሲሞት اذا كان في انقطاع من الدنيا واقبال من الاخره ወደ አኺራ ለቆ ሊሄድ ሲል نزل اليه من السماء ملائكه سود الوجوه ጥቁር ፊት የለበሱ መላእካን ወደሱ ይወርዳሉ معهم مسوح شكارا يهون لبسي زي وردالو انكوال لروح لجسد ما يهون فيجلسون منه مد البصر كرقت كجلالو ثم يجيئ الملك الموت كزامي موت ملعي كيمتال حتى يجلس عند رأسي كراس تكجلال فيقولوا بلويلوال ايتها النفس الخبيثة عنشي ركاش نفسي اخرجي الى سخط من الله وغضب ودع الله قطا وجي لاتل فتتفرق في جسده دنقطا باكالو تبتاتنالج فينتزعها كما ينتزع السفود من الصوف المبلل عندن برت كصوف محل ستاوطوت انديت منچق اندمي ارغوتا يالاچو فياخذها منچق ارغو بغد ياوطاتنا ييزاتال والنازعات غرقا منچق ادرغاتال يمؤمنوچن نو والناشطات نشطا ቀስ አድርጎ የሚያወጣት ልክሱ እንደያዛትም ነዛ ጠቁር መላእክቶች ይመጡና እቺን ነፍስ በዛ ቆሻሻ ልብስ በዛ ሸካራ ልብስ ይከቷታል حتى يجعلوها في تلك المسو ويخرج منها كأنت ريح جيفة وجدت على وجه الأرض مريت لي ሚገማ ሽታ ለከተባለ የዝች ሩህ ሽታ ነው ከዛም ወደ ሰማይ ይዟት ይወጣሉ በምንም መላእክት ጋልፉም መላእክቶች ጠየቁ ቢሆን እንጂ እቺ ቆሻሻ ነፍስ ማናት እንዲምት ገማው ይሏቸዋል ዱንያ ላይ ሲጠራበት በነበረው በዛ በመጥፎ ስሙ ይነግራቸዋል ያ ዱርዬ ያ ዚና ሰሪ ያ ሪባ ይበላ አላህን ያመጸ በመጥፎ ስሙ ይጠራቸዋል በመጥፎ ስሙ ለመላእክቶች አስተዋውቋቸዋል hatta yuntaha biha ila samai ad-dunya ከዛም የመጀመሪያው ሰማይ ላይ ይቆማሉ ይከፈትልን ይላሉ ሰማይ አይከፈትላት ለዝጭሮ የሙእሚኖች ሩህ ሰባተኛው ሰማይ ድረስ ደርሳለች ነብዩም ከዚህ ላይ ያያይዘው ምንን ቀሩ لا تفتح لهم ابواب السماء ለነሱ ሰማያት ተከፈትላቸውም ولا يدخلون الجنه حتى يلج الجمل في سم الخياط جمل بمرفق قداداس كارالفش درس الناس جنت ايجبو ميلون انقص اياهيزو قرو كذا ما الله سبحانه وتعالى من الى اكتبوا كتابه في سجل مصحف كسجل لي يصافوت في الارض السفلى اتاچኛው مريت الى فتطرح روحه طرحا ከአንደኛው ሰማይ ወደ መሬት ትምዘገዘጋለች ትወረወራለች ነፍሱ ሰውየው መጣ መስገባው ያ እንዲህ ብላ ነው ነብዩ ማያ ይዞ ምን ቀሩ ومن يشرك بالله يا با اللهም ያጋራ فكانما خر من السماء كسماي እንደ ተምዘገዘገ فتخطفه الطير ርግቦሽ መንገር ላይ እንደ ተበጣጠሱት او تهوي به الريح في مكان سحيق ويم نفاس تقبلا روح ቦታ እንደወረወረችው ሰው ነው ሚለው አንቀጽ አያይዘው ቀሩ ሩሑ ከሰማይ ወደ መሬት ተወራሩ ወራለች فتعاد روحه في جسده وياتيه ملكان فيجلسان فيقولان له نكرنا منكر يمطون ያስቀምጡታ من ربك من نو جيتا ها ها لا ادري علىكم وما دينك ها ها لا ادري علىكم نبي ما نو ها ها لا ادري علىكم ميلان نبينا ما قاچو ما قران القرى ديننا التكتاتله فينادي منادي من السماء كسماء تطاري يطرر ان كذب واشطل فافرشوا له من النار يسات من طافان طفلت وافتحوا له بابا الى النار ودسات يالونم بر كفتلت فياتيه من حرها وسمومها تشوا ولا فنوا يمطابتال ويضيق عليه قبره አጥንቱ እስኪተላለፍ ድረስ ቀብሩ ይጠብበታል ከዛም መልኩም ያስጠላ ሽታውም ያስጠላ ግለሰብ ይመጣ فيقول ብሎ ይለዋል ابشر بالذي يسوءك በሚያስቀይም ነገር አይዞህ ይለዋል ከዛም ይጠይቀዋል አንተ ማነ ፊትህም ያስጠላ ለነገር የመጣ ምትመስል ልብስህም ያስጠላ فيقول عن عملك الخبيث يا يركسو مطفو صراحنيا يلوال فيقولوا ايه قبر است يغبا مطفو صوم نيلال ربي لا تقيم الساعه جيتاي قامان اتقومات سيل الله اني ما صنع نيلالو نبياچ صلى الله عليه وسلم الله اندزچ عينت نفس كماز الله يطبقن الله كصالحوچي ترى يدرغ نعم روح بزي ملكو يسوي يوطاچ قديه جنازاو يقربال ይታጠባል اللهم احسن ختامنا الله ختاماችንን ያሳምረው جنازه هي تتكلم ከዛም ታጥቦ እግሩ ተጠፍሮ በከፈን ተጠቅልሎ ይሰውን ተሸክመው ተሄዳሉ ነብያችን ይሄን የሚገርም ክስተት አለ ይላሉ رواه امام البخاري من حديث ابي سعيد الخدري ان النبي صلى الله عليه واله وسلم قال اذا وضعت الجنازه واحتملها الرجال جنازوان እኮ ተሸክመዋት ሲሄዱ على عناقهم تكشاتشو لي فإن كانت صالحة دق كونج قالت قدموني تلتل وسدني تلالج ملكام كونج يتاياتنا متقبابت وإن كانت غير صالحة مدفو نفس كونج قنا قالت بلا تلالج يا ويلها ويلتوا أين يذهبون بها ودمن دنهم يوسدوات نبي منالو يسمع صوتها كل شيء إلا الإنسان ድምሷን ሁሉ የሚሰማዋል የሰው ልጅ ሲቀር የሰው ልጅ ቢሰማው ኑራሩ ላሳይቅ ደንግጦ ይሞት ነበር አላህ Subhanahu Wa Ta'ala እንዳንሰማው አደረገን ጀናዛዋ ትናገራለች ያ አላህ ቀብር ውስጥ ማንም ማይከተለው ብቻውን ይገባል يتبعوا الميت الى النبي صلى الله عليه وسلم የሚሞትን ሰው እኮ ሶስት ነገር ይከተለዋል ንብረቱ ቤተሰቦቹና ስራው ሁለቱ ይመለሳሉ ስራው ብቻ ይቀራል ሁሉንም ነገር ጥለነው እንመለሳለን እንግዲህ ከዱንያ ከናታችን ማዘን ወደ ዱንያ ወጣን ከዱንያ ወደ ቀብር እንዲህ ነው የምንጓጓዘው። ዑመር ብኑ አብዱልአዚዝ ምን ይላሉ? ኢነማ ኹሊቅቱም ሊልአበድ፣ የተፈጠራችሁት እኮ ዘላለም ልትኖሩ ነው። ወኢነማ ቱንቀሉነ ቢልመውት ሚን ዳርን ኢላ ዳር፣ በሞት እኮ ከአንድ ሀገር ወደ ሌላው ነው የምትዛወሩት። መሞት ማለት መጥፋት ማለት አይደለም። የሰው ልጅ ለዘላለም ሊኖር ነው የተፈጠረው፣ በጀነት ውስጥም ወይ በጀሃነምም። አንዴ ተወለድ እንጂ መሞት የለውም እስከ ጫፍ ድረስ። የቆሉ ሻዒር ገጣሚ ምን ይላል? ወመል መውቱ ኢላ ረሕለቱን ገይረ አነሃ ሚነል መንዚል ልፋኒ ኢለል መንዚል ልባቂ። ሞት እኮ ሌላ አይደለም፣ ከጠፊ ከሆነችው ዓለም ወደ ማጠፋው መሸጋገር ነው፣ ሌላ አይደለም። ለተርከቡና ጠበቀን አን ጠበቅ፣ እንሸጋግራለን። ጀናዛዋም ተሸክመዋት ቀብር ላይ አደረሷት። ኢማም ኢብኑ አልቀይም ምን ይላል? ኢነላሃ ተዓላ ቀድ ኸለቀ አዱረ ሰላሰን፣ ሶስት ዓለምን ነው የፈጠረው፣ ሶስት አገር። ይሄ ዳሩ ዱንያ አንደኛ ዱንያ ናት። ሁለተኛው ዳሩል በርዘኽ የቀብር ህይወት አለ በርዘኽ የሚባል፣ ወዳሩል ቀራር ወይም የመጨረሻው አገር አለ ጀነት ወይም ጀሃነም ሩህ የሚባላቸው ኪታብ ላይ። የቀብር ቆይታ በርዘኽ ይባላል። አላህ ቁርአን ላይ ሲያብራራው ወሚን ወራኢሂም በርዘኹን ኢላ የውም ዩብዓሱን፣ እስኪቀሰቀሱ ድረስ በርዘኽ ውስጥ ይቆያሉ ይላል። ቃለ አጣ አልኹራሳኒ፣ አጣ ምን ይላሉ ሲፈስሩ ይሄን? አልበርዘኹ ሙደቱ ማ በይነ ዱንያ ወልአኺራ፣ በርዘኽ ማለት በዱንያና በአኺራ መሃል ያለ የሚደረግ ቆይታ ነው። ወቂለ ልሻዕቢ፣ ሻዕቢ ለሚባሉ ትልቅ ዓሊም ምን አሏቸው? ማተ ፉላን፣ እገሌ ሞት አሏቸው። ቃለ ለይሰ ሁወ ፊ ዱንያ ወላ ፊ ልአኺራ ወሁወ ፊ በርዘኽ፣ ዱንያም ውስጥ አይደለም አኺራም ውስጥ አይደለም፣ በርዘኽ ውስጥ ነው። የት ውስጥ ነው የሚገኘው? በርዘኽ ውስጥ። ይሄ በርዘኽ ኑሮ የቀብር ኑሮ እንለዋለን እኛ። ከዚህ ጋር ቆይታ እናደርጋለን። ቀብር ጸጋዎች አሉት፣ ቅጣቶች አሉት። ቅጣቱ ደግሞ ከባድ ነው። ይህ ቀብርም ለፍጡራን ሁሌ ጥሪ ያቀርባል ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። የቁል ነቢዩ ምን ይላሉ? ከማ አኽረጀሁ ትርሚዚ ሚን ሐዲስ ዐብድላህ ብን ልወሊድ ፈኢነሁ ለም የእቲ የውሙን ዐለል ቀብሪ ኢላ የተከለሙ ፊሂ ፈየቁል፣ ምንም ቀን እኮ ለቀብር አይመጣም እሱ የተናገረ ቢሆን እንጂ አነ በይቱል ጉርባ አነ በይቱል ዋሕዳ፣ እኔ ብቸኝነት ቤት ነኝ። አነ በይቱ ቱራብ፣ እኔ የአፈር ቤት ነኝ። አነ በይቱ ዱድ፣ እኔ የትላትል ቤት ነኝ ይላል። ቀብር ይጠራል። ሰርተንበት ስንቅ ይዘን ድንገባ ይጠራናል። ካልሆነ ግን ቀብር ከባድ ቅጣት አለው። አላህ ስብሓነ ወተዓላ ቁርአን ላይ ቀብር ውስጥ ከባድ ቅጣት እንዳለና የያዛቸውን በቀብር ቅጣት ግለሰቦች እንዳሉ ቁርአን ላይ እንዲህ ሲል ይገልጽልናል። وحاق بآل فرعون سوء العذاب النار يعرضون عليها غدوا وعشيا ويوم تقوم الساعة أدخلوا آل فرعون أشد العذاب وحاق بآل فرعون سوء العذاب በፊርዓውን እና በቤተሰቦቹ ላይ ቅጣቲቱ ከበበቻቸው። አናሩ ይዑረዱነ ዓለይሃ ጉዱወን ወዓሽያ፣ ወደ ሳትም ጧትም ማታም ይቀረባሉ ቀብር ውስጥ። ወየውመ ተቁሙ ሳዓ፣ ቅያማም ስትቆም አድኺሉ አለ ፊርዓውነ አሸደ ልዓዛብ፣ ፊርዓውንን የፊርዓውንን ቤተሰብ አጋሪዎቹን ወደ ሳት ወደ ከባድ ሳት አስገቧቸው ይባላል። አላህ ይጠብቀን። ፊርዓውን ዱንያ ላይ አላህ በመስመጥ ቀጣው፣ እንደ ቀጣውም ቀብር ውስጥ እንደገባ ሳትጠበቀው በዓደል ገረቂ ሐረቅ ይላሉ። ከመስመጥ በኋላ ቃጠሎ ጠበቀው። ቅጣት አለው ቀብር። የቆሎ ልቁርጡብይ ታላቁ ሙፈሲር ቁርጡቢ ምን ያሉ? አልጅምሁሩ ዓላ አነ ሃዛ ልዓርድ የኩኑ ፊል በርዘኽ፣ ይህ ወደ ሰዓት መቀረብ ሰዓቱ የሚቀርበው በርዘኽ ውስጥ ነው የሚል የሙስሊሙ ኡማ ዓሊሞች ተስማምተዋል ይላሉ። አቡ ሁረይራ ሁሌም ማታ ማታ ላይ ጧጧት ላይ የሚሉት ጩኸት አላቸው። ምን ይላል? የቁሉ ፊ ሰባሒ ዘሀበ ለይሉ ወጃአ ነሃር ወዑሪዱ አሉ ፊርዓውን ዓለ ናር። የአላህ ሌሊቱ ሄደ ቀኑ መጣ፣ የፊርዓውን ቤተሰቦች የፊርዓውን አጋዦች ወደ እሳት ቀረቡ። ሲመሽም ምን ይላል? ቀኑ ሄደ ምሽቱ መጣ ፈርዖንና አጋሪዎቹ ወደ ሰዓት ተቀረቡ ይላል ምን ይላሉ የዛን ዘመን ሰዎች ይሄን ያቡ ኹረይራን ድምጽ ማንም ሰው አይሰማም አላህ ሱብሃነ ወተዓላ ከቀብር ቅጣት እንዲጠብቀው የተማጸነ ቢሆን እንጂ ቀብር ቅጣት አለው ነቢያችን ሰለላሁ ዐለይሂ ወሰለም አንድ ከሰሃቦች ጋር ይሄዱ ያለ የተከሰተው ክስተት ዘይድ ኢብኑ ثابت ሲያጫውተን قال بينما النبي صلى الله عليه وسلم في حائط لبني النجار عند كلل وسط بني النجار لا يقوموا ياله على بغله له عند بقلو لا يقمال ونحن مع عبرنوا يالن اذ حادت به فكادت تلقي ግዲቺ በቀሎ ይስማቹ ድምጽ አለ ደንግጣ በረገገች ለጥላቸው ምንም አልቀረው ከዛም ዞር ስንል 4 5 6 የሚሆኑ ቀብሮች ተቀምጠዋል قال رسول من قالوا من يعرف اصحاب هذه الاقبر الذين يقبر بالبيتهم يعقمان نو فقال رجل انا اني على قال فمتى مات هؤلاء الذين متشن يموتوت قال ماتوا في الاشراك بشرك زمن نو طنقاي بيتي يتملالسو لقبر يردون يموتوت علاچو فقال ان هذه الامه تبتلى في قبورها يعني امتكو قبر است فتنا يطبقاچوال فلولا ان تدافنوا لدعوت الله ان يسمعكم من عذاب القبر الذي اسمع منه اني سمعوتن يقبر قطات الله اند يسمعچو ما صنعو نبر يفروتو مندنو اتكبابرو ያን ድምጽ እየሰማና ዛጉልጓድ ወስተን አንከተውም ትላላችሁ ብዬ ነው እንጂ አሰማችሁ ነበርሉ ثم اقبل علينا بوجهه كذا رسولو ዞራሉና ለኛ ምን አሉን تعوذ بالله من عذاب القبر اللهن ከቀብر قطات طبقن بلوت فقالوا نعوذ بالله من عذاب النار الله ከሳት قطات يطبقن قالوا فقال تعوذ بالله من عذاب القبر اللهن كقبر قطا تطبقن بلوت قالوا نعوذ بالله من عذاب القبر الله كسات قطات كقبر قطا يطبقن زيلو صحاباوچو تماصنو قبر يسرا بوتان خير سرتكونه طرو مدركنو مدفو كسرا خاب بانيها قطاتو يطبقهال يا من بدنيا انشغل وغره طول الامل والموت ياتي بغته والقبر صندوق العمل يا انت بدنيا تصفى يتطللكو روك تصفاو تشنغلو والموت ياتي بغته موت دنگت يمطال والقبر صندوق العمل قبر دغمو مندنو يسرا ساطنو በሁሉም ዘመኖች አላህ ይሄን ቅጣት እንድናምን ብቅ ብቅ ያላሳይቶታለ ተወልዱ ቁርጡቢ ቁስጥንጥንያ ላይ ቁርጡቢ ዛሬ 800 ዓመት የነበሩ ዓሊም ናቸው ቁስጥንጥንያ ላይ አንድ ባለ ስልጣን ሞተ በዳይ ሰው ነበር እንደ ሞተም ተሰብስበን ቀብሩን ቆፈርንለት فاذا فيه حيه سوداء ጥቁርን ሰሳ ቀብሩ ውስጥ ወጣች ደነገጠን ሌላ ቀብር ቆፈርንለት አሁንም ሌላ ንሰሳ ወጣች ጥቁር ደነገተን እንደገና ሶስተኛ 30 ቀብር ቆፈርነ 30ው ውስጥ እቺን ሰሳውጣች ደከሙ ምን ያድርጉ فقالوا ادفنوه معها كذچን ሰሳ ጋብራቹ ቀበሩት نسأل الله السلامة والستر في الدنيا والآخرة الله بالدنيا وبالآخرة يسترنالونا እዛው ጉድጓድ ውስጥ ጨመሩት الله ብቅ ያለ ያሳየን ነው الله ይጠብቀን በዘመናችን የተከሰተ አንድ ክስተት አለ ታሪኩን ላካፍላችሁ አንድ ወጣት ገና ለጋ ወጣት የሚያምር ወጣት ነው ግን ከሶላት የራቀ በሙዚቃ ፍቅር ያበደ ነበር ይህ ወጣት ድንገት ይታመምና ይሞታል ሆስፒታል ውስጥ ገብቶ እናት ሳትመጣ ይወስዱና ሆስፒታሉ ይቀብሩታል ሲቀብሩት እናት ስትመጣ ልጅሽ ሞቶ ቀብረናል አላምንም ማለች ልጅ ወጦ መሞቱ ማረጋገጥ አለብኝ እንዴት ሞተተሉኛላችሁ እሻሏት ሰዱ ቀብሩን ከፈቱና ሲከፍቱት አስደንጋጭ ነገር ተመለከቱ ከቀበሩት 3 ሰዓቱ ነው ይወጣት በሚያስደነግጥ ሁኔታ ፊቱ በልዞ አካሉ በልዞ ያ አላህ እስኪ ስዕሉን ተመልከቱት እንዳይሆን ሆኗል ሰውነቱ ምን ቀየረው ከፈኑ የተሄደ يا الله الله كقبر قطات يطبقن اللهم نعوذ بك من عذاب القبر ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ከአሱር በኋላ ቤታቸው ውስጥ ቁጭ ብለው እያሉ ፀሐይ ከጠለቀች በኋላ አንድ ድምፅ ሰሙ። ከዛ ሲያተኩሩ ሰሐቦች ምንድን ነው የአላህ መልእክተኛ አሏቸው። ረሱል ምን አሉ? አልየሁዱ ቱዓዘቡ ፊ ቁቡሪሃ፣ የሁዶች ቀብር ውስጥ እየተቀጡ ነው። አላህ አሰማቸው። ኡሙ ሙበሸር የምትባለው ሰሐቢያ ምን ትላለች? ደኸለ ዓለየ ረሱሉላህ ሰለላሁ ዐለይሂ ወሰለም አነ ፊ ሓኢጢን፣ እኔ አንድ ማሳ ውስጥ ቁጭ ብዬ ረሱል ገቡ። ወሁወ የቁል እያሉ ነው የገቡት፣ ነዑዙ ቢላሂ ሚን ዓዛብ ልቀብ፣ ነዑዙ ቢላሂ ሚን ዓዛብ ልቀብ። ሶስት ጊዜ አሉ፣ በአላህ እንጠበቃለን ከቀብር ቅጣት። ቃለት ያ ረሱለላህ አሊል ቀብሪ ሚን ዓዛብ፣ ቀብር ቅጣት አለው እንዴ? ቃል አው አሉ። ኢነሁም ዩዓዘቡነ ፊ ቁቡሪሂም ዓዛበን ተስማዑሁ ልበሃኢም፣ ነዓም ንሱ ቀብር ውስጥ እየተቀጡ ነው። የሚቀጡትን ቅጣት አላህ ለሰው ልጅ አያሰማው እንጂ እንስሳዎች እንዲሰሙት አድርጓል። እንስሳዎች ይሰሙታል የሚቀጡትን ቅጣት። ያ አላህ! በጣም የሚገርመው ኢማም እብኑ ተይሚያ ፈትዋቸው ላይ አራተኛው ሙጀልር ላይ አንድን ታሪክ ያነሳሉ። እሳቸው በነበሩበት ዘመን የሚኖሩ ገበሬዎች አህያዎቻቸው በሆዳቸው ምግብ ይዘው አላወጣም ይላሉ፣ አልጸዳዳም ይላሉ። እንዲጸዳዱ ይላሉ፣ እምቢ ሲሏቸው ቋጥረው በካፊሮች ቀብር ዙሪያ ይዘዋቸው ይዞራሉ። ከነዛ ውስጥ የአንዱን ቅጣት ሲሰሙ ደንግጠው ውስጣቸው ያለውን አውጥተው ይጥሉታል። እንዲህ አይነት ክስተት በእኛ ዘመን ተከስቷል ይላሉ። ስለሚሰሙት ደንግጠው ይለቁታል ውስጣቸውን የቋጠሩት ነገር። ይህ በተጨባጭ የታየ ነው። አላህ ስብሓነ ወተዓላ ከከብር ቅጣት ይጠብቀን፣ መልካም ሰርተው መልካም ከሚጠብቃቸው ያደርገን። ይሄን የቀብር ቅጣት የሚያውቁት ዑስማን ብኑ አፋን ቀብር ላይ ሲቆሙ በጣም ያለቅሱ ነበር። وفي الحديث الذي رواه حاكم بسند حسن كان عثمان رضي الله عنه اذا وقف على قبر بكى، በጣም ያለቅሱ ነበር። حتى يبل لحيته ጺማቸው እስኪርስ፣ ምን ያህል ቢያለቅሱ እንባው ወርዶ እዚህ ተቋጥሮ ጺም እስኪርስ ያለቅሱ ነበር። فقيل له ብለው አሉት تذكر الجنة والنار فلا تبكي، ጀነትና ጀሃነም ሲነሱ አታለቅስም። فتبكي من هذا በዚህ ታለቅሳለህ እንዴ? ቃለ ዑስማን፣ ዑስማን ምን አለ? ኢነ ረሱለላሂ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ እኮ እንዲህ ሲሉ ሰምቼ ነው። ኢነል ቀብረ፣ ቀብር ማለት አወሉ መናዚል ልአኸራ፣ የአኸራ የመጀመሪያ ማረፊያ ነው። ፈኢን ነጃ ሚን፣ ሰውየው እዚህ ውስጥ ነጃ ከወጣ ፈማ ባዕደሁ አይሰሮ ሚን፣ ከዛ በኋላ ያለው ገር ነው። የቀብርን ኬላ ካለፍከው ሁሉም ነገር ገር ነው። ወኢለም የንጁ ሚን፣ ከዚህ ግን ነጃ ካልወጣ ፈማ ባዕደሁ አሸዱ ሚን፣ ከዛ በኋላ ያለው እጅግ በጣም አሳማሚ ከባድ ነው ይላሉ ዑስማን ረዲየላሁ ተዓላ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር ሙእሚኖቹና ካፊሮቹ እንዴት እንደሚያስተናግዳቸው ሲገልጹልን ፈኢዛ ዱፊን ልዓብዱል ሙእሚን፣ አንድ ሙእሚን እኮ ወደ ቀብሩ ሲገባ ቀብሩ ያናግረዋል። መርሐበን ወአህለን፣ እንኳን ደህና መጣህ ኖር ይለዋል። ወኢን ኩንተ ለአሐብ መን የምሺ ዓላ ዘኽሪ፣ አንተ እኮ እላይ ላይ መሬት ከሚራመዱት በጣም የተወደድክ እኔ ዘንድ ነበርክ። ወሲርተ ኢለይ፣ አሁን ወደ እኔ መጣህ። ፈሰተራ ሱነዕ ቢክ፣ እንዴት እንደማስተናግድ ልታይ ነው። ፈየተሲዑ ለሁ መደ በሰሪ፣ አይኑ የሚያዩ ያህል ስፋት ይከፈትለታል፣ ይሰፋለታል። የጀነት በር ይከፈትለታል፣ ማዕዛዋ ይመጣለታል። ካፊር ሲገባ ቀብሩ ምን ይለዋል? ላ አህለን ወላ መርሐበን፣ እንኳን ደህና አልመጣህ አንተ እኔ ላይ ከሚራመዱት መጥፎ ፍጡር ነበር። ምሰራውን ታያለህ። ቀብሩ ይጠብበታል፣ ሁለት የጎን አጥንቱ እስኪተላለፉ ድረስ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያ አላህ ነዑዙ ቢከ ሚን ዓዛብ ልቀብር፣ አላህ ይጠብቀን። ቀብር ቅጣት አለው። አቂደቱ ተሐዊያን የሸረሑት ዓሊም ምን ይላሉ? ሰውየውን አሉ አቃጥለውም ወንዝ ላይ ይበትኑት፣ ወንዝ ውስጥም ይስመጥ፣ እንስሳም ተቆራርጦ ተቦጫጭቆ ይብላው፣ የቀብር ቅጣት ግን ይጠብቀዋል። እኛ ስንከፍተው ቀብር ኖርማል ሰው ሊሆን ይችላል፣ ቅጣት ግን እየተቀጣ ነው። አላህ ሲፈልግ ገልጦ ያሳየናል። ረሱላችን ሰለላሁ ዐለይሂ ወሰለም አላህን ዱዓ አድርገው እንዳናየው እንዳንሰማው ይፈልጉት ፈርተን አንቀባበርም እንዳንል ነው። ሐዲሳቸው ለምን ይላሉ? ለው ተዓለሙነ ማ አዕለም እኔ ማቀውን እኮ ሁኔታ ብታቁ ለضحكتم قليلا ትንሽ ስቃችሁ ولبكيتم كثيرا በጣም ባለቀሳችሁ ነበር ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። اللهم نعوذ بك من عذاب القبر ومن عذاب جهنم بقربو عند ميغرم تأمر تكسّت اي تأمر لكافلاچو تملكتوت عند حصال لج تولد مسلم بيت سبوست بتام ميغرم وهي حصال لج الله سبحانه وتعالى ياسايو تأمر مندنو قوداو نچ نو دي ياو فرنج نو بدمو الله سبحانه وتعالى قوداو لي قران يصف نبر ደሙ ይመጣና ከቆዳው ስር ቁርአን ጽሑፍ ይጽፋል። ፈለነቁሰን አለይሂም በዒል በውቀትን ተርክላቸዋለን። አላህ ሚል ጽሑፍ ይጽፋል። አላህ ይልና ቆይቶ ደሙ ሲጎላ አክበር አላሁ አክበር ሚል ጽሑፍ ያሳይ ነበር አላህ። እኔ ግን የገረመኝ ጭኑ ላይ ከተጻፈው አንድ ጽሑፍ ውስጥ ይች ጽሑፍ መኖራ ነው። ለው ተዓለሙነ ማ አዕለም እኔ ማቀውን ብታቁ لضحكتم قليلا تنش سقاچو በጣም ባለቀሳችሁ ነበር። الله اكبر ይክስተت الله سبحانه وتعالى ليملسن ያሳየው የዘመናችን ክስተት ነው። الله ከቀብር ቅጣት ይጠብቀን። ወንድሞች እህቶች ታዲያ ከዚህ ከባድ የቀብር ቅጣት በመድን ነው እንተበቀው። ነቢያችን صلى الله عليه وسلم መጠበቅ ያለው ይሉናል። አንደኛ አዱዓ ዱዓ ማድረግ ነው። ابن عباس باستلالفت حديث لي كان رسول الله صلى الله عليه وسلم يا الله ملكتنيا صلوا على رسول الله صلى الله عليه وسلم من يلالو اللهم اني اعوذ بك من عذاب جهنم الله هيك جهنم قطات بان تتبكالو واعوذ بك من عذاب القبر كقبرم واعوذ بك من فتنه المحيا والممات كما نورم كموتن فتنا واعوذ بك من فتنه مسيح الدجال ከደጃልን ፈተና ከቀብር ቅጣት ከጀሃነም ቅጣት ባን ተጠበቃለው ይሉ ነበር። አንደኛው መጠበቂያ ምንድነው? ዱዓ ማድረግ አላህ ከዛ እንዲጠብቀን። ሁለተኛው አልአማሉ ሳሊሃ መልካም ስራዎች መስራት ጠባቂ ናቸው። كما في صحيح ابن حبان وصححه شيخنا الالباني يقول النبي صلى الله عليه وسلم ان الميت اذا وضع في قبره عندكم موت سو قبر سيقم طالو انه لا يسمع خفن عليهم حين يولون عن يقبروا سوج بيت زمر سيششو يقاماچون كوتي يسمال يا الله. فان كان مؤمنا كانت الصلاه عند راسه مؤمن كهنا صلاه براسه بكل تطبقالچ وكان الصيام عن يمينه صوم دغمو بستقنيو وكانت الزكاه عن شماله زكاه بستغراو يقمال وكان الفعل الخيرات من الصدقه والاحسان للناس ملكام سراوچ كله دغمو عين درجلي كغرو يهنالو مغبيه يلم كلهم زغنا ملكام سرا كقبر قطات يطبقنال. ثالثاو سوره الملك سوره الملك مقرات كقبر قطات ميطبقن نو. ففي الحديث الذي رواه الترمذي وابو داوود وابن ماجه وصححه شيخنا الالباني من حديث ابي هريره ان النبي صلى الله عليه وسلم قال نبيك من يلالو ان سوره من القران 30 ايه شفعت لرجل حتى غفر له لاند سوكو 30 انقص يالات አዲት የቁርአን ምዕራፍ አንድን ሰው አማላጅ ገብታ አስማረቹ وهي سوره تبارك الذي بيده الملك ይችም ሱራ تبارك الذي بيده الملك ሚለው ነው ይሉና ነብያችን صلى الله عليه وسلم سوره تباركን ሁሌ መቅራት። በሌላም ዘገባቸው ላይ ረሱላህ صلى الله عليه وسلم ይላሉ سوره الملك سوره الملك تبارك መቅራት እኮ هي المانعه من عذاب القبر ከቀብር ቅጣት የምትጠብቀን እሷ ናት مكلاكانا تبارك نابزات. تلاقوا امام امام اهل السنه امام احمد دموتو امام ابن خزيمه بهل ما ياتشو اياتشو امام احمد كان يمشي في رياض الجنه بجنه قيتي مالي امام احمد بكرات سيرامدو اياتشو امام ابن خزيمه فقال يا امام ما هذه المشيه ኢማም ሆይ ይሄ ርምጃ ምንድነው የሚያምር አላቸው እንዴት ነው የምትራመደው فقال امام احمد مناله هذه مشيه خدام اهل الجنه አሁን ማምራመዱ አረማመድ የጀነት ኸዳሚዎች የሚራመዱት ማረማመድ ነው የሚخدሙት እንዴት እንደሚራመዱ እንግዲህ ሳሉ فقال امام ابن خزيمه مناله ماذا فعل الله بك الله انت لي من سرى እንዴት ወንክ ጉዳይ قال غفر لي واكرمني بسوره الملك تبارك እንደጋግሜ በመቅራቴ አላህ በዚህ ማረኝ የተሻለ ደረጃ ሰጠኝ ይላሉ امام احمد سبحان الله انيام سوره تبارك مقرات ما بذات አለብن اراتنيا ከቀብር ቅጣት የሚጠብቀን الشهاده في سبيل الله بالله منجد شهيد ومسوات الله يوفقك شهيد مهون يسون دين كف لما درق مسعات مهون نبياتش صلى الله عليه وسلم ترمذينا ابن ماجه امام احمد باستلا لفوت حديث لي من حديث مقدام باستلا لفوت حديث لي ان النبي صلى الله عليه وسلم قال نبي منالو للشهيد مسعات لهون سوكو ستة خصال سدست ما ارقى اللوت ان دنيا يغفر له في اول دفعة من دمه دمو قنا ست فس ان دي تبت هادم وانجل دال لي مارال ويرى مقعده من الجنة يجنة درجون الله يسيوال ويجار من عذاب القبر ككبر كتات الله يتبكوال ويأمن من الفزع الأكبر كاسدنقاجو إكاما أسدنقاجو نتا يتبكال ويوضع على رأسه تاج الوقار يا الله يما أرق زود يتألك اللتال الياقوتتو የዘውድ ከመን እንደተሰራ ሲናገሩ አንዷ ያቁትኳሉ ሚንሃ ኸይሩ ሚነ ዱንያ ወማ ፊሃ ጭንቀላቱ ለሚያጠልቀው ዘውድ አንዷ ብቻ ከተሰራበት ውስጥ ዱንያም ካዘችው ነገር በላይ ይመዝናል አላህ ሸሂድ ያደርገን ወይዘወጁ 72 ዘውጀተ ሚነ ልሁር ልዒን 72 ሁር ልዒኖችን ነዛ ቆነጃጅት የጀነት ወይዘሮችን እንዲያገባ ይደረጋል ወይሽፈዑ في 70 من اقاربه سباب تسبوچو شفع عماله جنت الله يسطوال بسو سبب يمرعچوالال سباب تسب الله شهادتني وفقن بيت سمدو سبسبن جنت ندنغبا ان شاء الله ስለዚህ ከቀብር ቅጣት አንዱ ዋናው መጠቂያ ምንድነው شهيد مهون عبد الله بن عزام شيخ المجاهدين تلاقو عالم شيخ شهيد هنا ونعلفوت ان شاء الله نحسبهم كذلك والله حسبهم ميسيتو من تلالج ام عزام اني قالت عبد الله بن عزام سله شهاده كما وراتو يتنسى عند وقت لي يودركوت شهيد بيموت مرت قالت شهيد لمهون كنبروا غوغوت الله موفقه ان شاء الله سلازي شهيدوج የቀብር ቅጣት የለባቸው አላህ ከነሱ እንዲያደርገ መጣር አለበት ይህን እውነታም አላህ በዘመናችን በእውነት አስከሰተው ሸህ መሐሙድ አስሰዋፍ የሚባሉ ዓለም ምን ይላሉ እንደሚታወቀው የኡሁድ ጦርነት ላይ የሞቱ ነሐምዛ እና መሰል ሰሃባዎች የተቀበሩበት ቦታ አለ ለሐጅ ሄዳችሁ ሰዎች አብዛኞቻችሁ ታቆታላችሁ ይሄ አንዴ ይሄ መቃብር ቦታ ዝናብ ገባውና ፈራረሰ ምን ይደረግ ይሄን ለመጠገን የወጡትን ሬሳዎች መልሶ ለመክተት ዑለማዎች ተሰበሰቡ ምርጥ ዑለማዎች ከነዚህ ዑለማዎች ውስጥ ሸህ መሐሙድ አስሰዋፍ አንዱ ናቸው እሳቸው ያዩትን ክስተት ሲናገሩ ስማቸው يقول ومن من دفنت حمزه ከነዚህ ውስጥ ከቀበርኩት ውስጥ እንደገና አውጥጨ ሐምዛ ይገኝበታል የነብዩ አጎት ضخمل جسا አካሉ ግዙፍ ነው مقطوع الانف والاذنين አፍንጫውና ሁለቱ ጆሮ هند اسقرطا ويل اند تقرطا يوت بطنه مشكوك هودو تكفطال اجوچون هودو لا اسكمطوتال يقول فلما حركنا جنازاو لنانسا كفسنا درغو اجونم بانسانو غزي سال الدم حمزه يزاري 1400 عامت بلاي نو كموت استيل بهيوتال اكالو الفرارسم اندالله نو والشهداء عند ربهم يرزقون شهدوا تش الله زندنا يرزقوت عفر اكالاتهم ديبلوا الله سبحانه وتعالى كلكلوا دم وطا وشممنا اطيب المسك ممارك مازا اشتتنا يلالو دمو سيفس والريح ريح المسك ወለውኑ ለውኑ ደም ተብሏል። ሸሂዶች የውመል ቂያማ ሲነሱ ደሙ ደም ከለር ሽታው ምስክ ምስክ እየሸተተ ነው ወደ አላህ የሚቀርቡት። ሙነህ ነው ባሪያዬ፣ በአንተ መንገድ ነው ጌታ የተሰዋሁት። ስለዚህ ከቀብር ቅጣት መጠበቂያው አንዱ ምንድን ነው? ሸሂድ ሆኖ መሞት። አላህ ሁላችን ይወፍቀን። እኔ ተመኘው ግን የሳውዲ መንግስት ይህን ክስተት ቀርጾ ለዓለም አብቅቶት ቢሆን የዲነል ኢስላም ትክክለኝነት ዓለም እንዲረዳ፣ ግን አልሆነም በጊዜው። ስለዚህ አንዱ መንገድ ሸሂድ መሆን ነው። እንግዲህ ቀብር ቅጣት አለው። ለሞቱት ሰዎች ዱዓ እናደርግላቸው። ሐቂቀትን ያሉበት ዓለም አናቀውም። አንድ ሳልሕ ሰው እብኑ ቂላባ የሚባል ምን ይላል? ቃለ አቅበልቱ ሚን ሻም ኢለል በስራ፣ ሻም አገር ቆይቼ ወደ በስራ አገር መጣው። ፈተጠኸርቱ ወሰለይቱ ረክዓተይን ቢለይ፣ ሌሊት ላይ ከአንድ ቀብር አካባቢ ሁለት ረክዓ ሰገድኩና ቀብሩን ተንተርሼ ገደም አልኩ። ፈኑምት ثم انتبهت فاذا صاحب القبر يشتكيني፣ ሌሊት ነቃው። ስነቃ የቀብሩ ሰው ከቀብሩ ውስጥ ድምፁን አውጥቶ ይናገረኛል። አቤቱ ተያቀርባል የኩል ብሎ አለኝ። ለቀድ አዘይተኒ ሙንዙ ለይላ፣ ዛሬ ሙሉ ሌሊት አዛ ስታደርገኝ አደርግ አስቸግረኸኝ አደርግ አለኝ። ሱመ ቃል ብሎ አለኝ፣ እነኩም ላ ተዕለሙን ወነሕኑ ነዕለም፣ እናንተ እኮ ዱንያ ላይ መልካም ስራ መስራት ያለውን ውጤት አታቁም፣ እኛ ነው የምናቀው። ነገር ግን እኛ ብናቅ ወላ ነቅዲሩ አለል ዓመል፣ ለስራ ግን አልታደልንም፣ ስራ ተከልክለናል። እነ ረክዓተይን ለተይን ረክዓተሁማ ኸይሩ ሚነ ዱንያ ወማ ፊሃ፣ አሁን የሰገድካቸው ሁለት ረክዓዎች እኮ ከዱንያም ዱንያም ካዘችው ነገር በላይ የበለጠ ደረጃ አለው አለ። ያ አላህ ግን ስራ ቁማላ። ዱንያ የስራ አገር ናት፣ ሒሳብ የለም። አኸራ የሒሳብ አገር ነው፣ ስራ የለም። መዝገብ ይዘገባ፣ መዝገብ ታጠፈ። ያ አላህ መልካም ምን ሰራ አድርገን። ከዛ ማስከትሎ ምን አለኝ? ثم قال جزى الله اهل الدنيا خيرا، የዱንያን ሰዎች አላህ መልካም መንዳ ይስጣቸው። اقرئهم من السلام، ሰላምታ ለዱንያ ሰዎች አድርስልኝ። فانه يدخل علينا من دعائهم نور مثل الجبل، የዱንያ ሰዎች የሚያደርጉልን ዱዓ እኮ ወደ ቀብራችን እንደ ተራራ የሚያህል ብርሃን ሆኖ ወደ ቀብራችን ይገባልናል። እብኑ ረጀብ ዓለሙል ቁቡር የሚባለው ኪታባቸው ላይ የጠቀሱት ዱዓ እናርግላቸው። እናት ሞታለች፣ አባት ወንድም ዱዓ አድርግላቸው። ሰደቃ አውጥተህ አጅሩ ለነሱ እንዲደርስ አድርግ። ቁርአን ቀርተህ የቁርአኑ አጅር ለእናት አባት ይድረስ በል፣ ይደርሳል። ዱዓ የሞቱትን ሰዎች አንርሳቸው። እንግዲህ ስለ ሞት፣ ስለ ቀብር፣ ስለ ቅጣቱ ብዙ አወራን። ከኔም ጀምሮ አብዛኞቻችን ውስጣችን ፍርሃት እየተሰማው ነው። ነገር ግን ሙእሚን በሁለት ክንፍ ነው የሚበረው። በይነ ጀናሐይን በሁለት ክንፍ ነው። ኸውፍና ረጃ፣ የፍርሃት ክንፍ አለው፣ የተስፋ ክንፍ። ፈርተናል። እስኪ ረጃ ተስፋን የሚጭሩ ነገሮችን ልጠቁማችሁ። አላህ ስብሓነሁ ወተዓላ ምንም ብንሰራ ሊምረን ዝግጁ እንደሆን ሲናገር የቁሉ ፊል ቁርአን ቁርአን ላይ ምን ይላል? ቁል ያ ዒባዲ አለዚነ አስረፉ ዓላ አንፉሲሂም፣ እናንተ በነብሶቻችሁ ላይ ድንበር ያለፋችሁ፣ ላ ተቅነጡ ምን ረሕመቲላ፣ ከኔ እዝነት ተስፋ ትቁረጡ፣ ወንጀላችሁን እንዳለ እምራለሁ። ምንም ብንሰራ ከተስተካከልን አላህ ሊምረን ዝግጁ ነው። ወየቁል ሌላ ቁርአን ላይ ምን ይላል? ወረሕመቲ ወሲዓ ኩለ ሸይ፣ የኔ እዝነት ሁሉን ነገር ያዳረሰ። ጌታችን ረሒሙ ረሕማን አዛይ ነው። መልካም ሰርተን ጌታችን ይቅር በለን ካለው ሊምረን አላህ ስብሓነ ወተዓላ ዝግጁ ነው። ወኢነ ረበከ ለዙ መግፊረትን ልናሲ ዓላ ظልምህም፣ ያንተ ጌታ እኮ ባሮችን ከነ ወንጀላቸው ሊመራቸው ቻይ ነው ይላል። መሐሪ ጌታ ነው አላህ ስብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ባስተላለፉት ሐዲስ አልቁድስ ላይ አላህ ምን ብሎ ይጣራል? የብነ አደም፣ አንተ የአደም ልጆይ ወንጀልህ እኮ የሰማይ ጫፍ ላይ ቢደርስ ማረይ ካልከኝ እምርሃለው፣ ፈላ ኡባሊ ግድ የለኝም እምርሃለው እንዳለ የብነ አደም ለው አነከ አተይተኒ ቢቁራብ አልአርድ ኸጣያ፣ መሬትም በሚሞላ እኮ ወንጀል ብትመጣልኝ፣ ሱመ ለቂተኒ ከዛም ብትገናኘኝ፣ ላቱሽሪኩ ቢሸይአ በእኔ ምንንም ሳታጋራ፣ ጠንቋይ ቤት ሳትወርድ፣ በቆሌ ሳታመን ቀብሮችን ይዞርክ ያረድክ ሳትለምን ከመጣህልኝ ለአተይቱከ ቢቁራቢሃ መግፊራ እኔ መሬትን ሙሉ ማህርታ መጣላለሁ። ጌታችን አዛይን ሽርክን ተጠብቀን ማረን ብለነው ከህድነ ሊምራን አላህ ዝግጁ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሚገርም ሐዲስ ላይ ሙዓዝን ያዙትና መጀመሪያ ትኩረት እንዲሰጠው ለሚነግሩት ወሬ ጠሩት። ያ ሙዓዝ ለበይከ ያ ረሱላላህ ወሰዓደይክ አሁንም አንተ ሙዓዝ ለበይክ አንተ ሙዓዝ ሶስቴ እንግዲህ ምነግር ከባድ ነገር አለ አዳምጥ እያሉት ነው። ምን አሉ አስከትለው ማ ሚን ዓብድን የሽሃዱ አላ ኢላሃ ኢላላህ ማንም እኮ ባሪያ የለም በአላህ ብቸኛ ተመላኪነት ካመነ ወአነ ሙሐመደን ዓብዱሁ ወረሱሉ እኔ ደግሞ የእሱ መልእክተኛና ባሪያው መሆኔን ከመሰከረ ስድቀ ሚን ቀልቢ ከልቡ የእውነት ብሎ ከመሰከረ ኢላ ሐረመሁ ላሁ ዐለል ናር አላህ ከሰዓት አካሉን ሐራም ይከለክላታል አካሉን ሳት አይነካም። ሸሃዳ በማድረጉ የእውነቱን ካለ ጌታችን መሐሪ ነው። ሙዓዝ ምን አለ ገረመውና ያ ረሱላላህ አፈላ ኡበሽር ሰዎችን እጄ ላበሽራቸው እንጂ አለ። ረሱል ምን አለት ኢዘን የተኪሉ እቺን ከነገርካቸውማ እቺ እንደምታድናቸው ካሰቡማ በዚች ላይ ተመክተው ሌላ መልካም መልካም ትርፍ ስራዎች አይሰሩም ተዋትን ገራቸው አሉ። ሙዓዝም እድሜው አጀሉ ሞት ደርሶ ሊሞት ሲል ዒልምን ደብቆ ላለመሞት አስተላልፏት አለፈ። ስለዚህ አብሽሩ ቢረሕመቲላህ የአላህ እዝነት ቅርብ ነው። እኛ ወደ እሱ ከተመለስን ሊመራን ቀብርም ወላሂ ሰርተን ከህንበት ጥሩ መዝናኛ ነው። ረቢዕ ምን ይላል ማ ጋኢቡን የንተዝሩሁ ልሙእሚኑ ኸይረን ለሁ ሚን አልመውት ሙእሚን እኮ የሚጠብቀው የሩቅ እንግዳ ጥሩ የሩቅ እንግዳ ማለት ለሱ ሞት ነው። የዱንያ ሐሳብ የቤተሰብ ሐሳብ ያ አላህ ሁሉን ጥለህ አዲስ የደስታ ህይወት ዘለዓለማዊ ህይወት ሞት የሌለው ህይወት ያ አላህ ሲሰርተው ለገቡበት ቀብር ጥሩ መዝናኛ ነው። እንቶብት ወደ አላህ ያ ነፍስ ኩፍ ዐን ልእስያን ወክተስቢ ፊዕለን ጀሚለን ለዓለ አላህ የርሐሙኒ ያ ነፍስ ወይ ሐኪ ቱቢ ወዐመሊ ሐሰና አሳ ቱጅዘይኒ ባዕደ ልመውት ብልሐሰኒ ወምኑን ዐለየ ቢዐፍዊከ ያ አመሊ ፈኢነከ አንተ ረሒሙ ዙልሚነኒ ነፍስ ተመለሺ ይብቃሽ ወደ ጌታ ይሰኚ ጌታዬ ማንተ ተውበትን ወፍቀኝ ፈኢነከ አንተ ረሕማኑ ዙልሚነኒ አንተን አዛኙ ባለጸጋው ለግሰኝ። አላህ ስብሓነ ወተዓላ ዱንያ ላይ ጥሩ ኑረው በሸሃዳ ወጥተው ጀነት ከሚጠብቃቸው ያድርገን። አላሁመ ርሐምና ፈውቀ ልአርድ ወተሕተ ልአርድ ወየውመ ልአርድ አላሁመ ጅዓል ቁቡረና ረውደተ ምን ርያድ ልጀና አላሁመ ተወፈና ሙስሊሚን والحقنا بالصالحين وآخر دعوانا أن الحمد لله رب العالمين السلام عليكم ورحمة الله تعالى وبركاته والنور خط كتابه أنسي لقائي أنسي لقائي والأهل أين حنانهم باعوا وفائي صحب أين من جموعهم تركوا إخائي تركوا إخائي.